ለማሳየትና የሰው ልጆች አቅም ደካማ መሆኑን ለመግለጽ የተጠቀማቸው ቃላቶች እንደሆኑ ሐሚም በየምዕራፉ ላይ ስንነጋገር ቆይተናል። ዛሬም እንደዛው ይሄ ኢዕጃዝ አልቁርአን ነው። ምን ማለት ነው ኢዕጃዝ አልቁርአን? እህትና ወንድሞች፣ መካውያን ቁርአን የወረደው አረብይ ሙቢን ነው፣ ግልጽ ባለ አረብኛ ቋንቋ ስለሆነ በቋንቋቸው ሲወርድ የሚሰሟቸውን አዳዲስ ቁርአናዊ አንቀጾች ለመተቸት፣ ለማላገጥ፣ ለማፌዝ ይጠቀሙበት ነበር። ሁይ ብሎ ብሎ ዛሬ ቁርአን እንዲህ እኮ አለ ብሎ ብሎ መሐመድ ዛሬ ወረደብኝ ያለው መልእክት እኮ እንዲህ አይነት ነው እያሉ ያፌዙበት ነበርና ከዚህ ስሜታቸው እነሱን ለማውጣት ሐሚም ሲል ሐሚም ምን ማለት ነው? እንደዚህ አይነት ውዥንብር ውስጥ ይገባሉ። ቁርአኑን ከመተቸት፣ ከመውቀስ፣ ከማላገጥ ወጥተው ትርጉም ማሰላሰል ይጀምራሉ። ስለዚህ እነሱን አቅማቸውን ለመፈተሽ አቅም እንደሌላቸው ለማሳየትና ቁርአን ከነሱ አቅም በላይ መሆኑን ለመጠቆም የሚመጡ ቁርአናዊ አንቀጾች ናቸው። ተንዚሉን ይህ እጃችሁ ላይ የሚገኘው ቁርአን ወንድምና እህቶች ተንዚሉን የወረደ ነው። ሚን አርራህማን አርራሂም እጃችሁ ላይ የሚገኘው መጽሐፍ እህቶቼ ምናልን አትርሱብን። እሺ ሐሚም ሐሚም የሚለው ቃል ፍቺ ምን እንደሆነ አልኳችሁ። ሊተንቢሂ አላ ኢዕጃዝ አልቁርአን ቁርአን ከሰው ልጆች ጭንቅላት በላይ መሆኑን ለማሳየት፣ የሰው ልጆች አቅም የሌላቸው መሆኑን ለመግለጽ፣ ቁርአን እንዲህ በቀላሉ ከነቢዩ መሐመድ የተነፈሰ ቃል ሳይሆን መለኮታዊ አቅም ያለው ከሰው ልጆች አቅልም አስተሳሰብም በላይ ታላቅ መጽሐፍ መሆኑን ለማሳየት ይመጡ አንቀጾች ናቸው። ፍቻቸውን አላሁ አዕለም ቢሙራድህ ነው የሚሉት አህሉ ሱነት ወልጀማ አብዛኛው ዑለማ ተፍሲር። ተንዚሉን የወረደ ነው ይላል። ምኑ? ይህ በእጃችሁ ላይ የሚገኘው ቁርአን የወረደ ነው። ኬት? ሚን አርራህማን በጣም አዛኝ ከሆነው አምላክ ዘንድ የወረደ ነው። አርራሂም በጣም ሩህሩህ ከሆነው አላሁ ጀለ ወዓላ ዘንድ የወረደ መጽሐፍ ነው። አያችሁ ምንድን ነው ያለን? ተንዚል አለ፣ የወረደ ነው አለና ከምን ጋር እያያዘው? አላህ 99 ስሞች ነበሩት። አርራህማንና አርራሂም ከሚባሉ ስሞቹ ጋር እያያዘው ለምን? ሚን አክበሪ ኒዓም ነው። ቁርአን እህቶቼ ከጸጋዎች ሁሉ ታላቁ ጸጋ። አላሁ ጀለ ወዓላ ለሰው ልጆች ለማሳየት ትልቅ ኒዕማ አድርጎ ያወረደው ይህን መጽሐፍ ነው። ከምግብ ከመጠጥ በላይ ምድርን ከመገንባት በላይ ሰዎች ከጀሃነም እሳት እንዲወጡ ወደ ጀና እንዲሄዱ ከአምላካቸው ጋር ጥሩ ግንኙነት እንዲኖራቸው አላህ ይህን መጽሐፍ ነው ከእዝነቱ አካል አድርጎ ያወረደው። ስለዚህ ተንዚሉ እናልና ሚን አርራህማን አርራሂም በጣም አዛኝና በጣም ሩህሩህ ከሆነው ከአላሁ ጀለ ወዓላ ዘንድ የወረደ ታላቅ መለኮታዊ መጽሐፍ ነው አለ። ኪታቡን ደግሞ ኪታቡን ጃሚዑን ልልመሳሊሕ ዲንየት ወዱንያውየት ማለት ነው። ኪታቡን የእጃችሁ ላይ የሚገኘው መጽሐፍ ከአርራህማን ከአርራሂም የወረደ ነው አልኳቸው አይደለም? አዎ። በተጨማሪ ኪታቡን መጽሐፍ ነው። ፉሲለት አያትሁ አንቀጾቹ የተብራሩለት መጽሐፍ ነው። አንቀጾች ሲብራራ ወገኖቼ የዱንያንም ጥቅም የአኼራንም ጥቅም እያንዳንዱ ትርጉሙ ግልጽልጽ ያለና ለዱንያም ለአኼራም የሚበጅን ነገር አብራርቶ የያዘ መጽሐፍ ነው። ቁርአንን ተነባቢ መጽሐፍ ሲሆን አረብየን በአረብኛ ቋንቋ የሚነበብ አንቀጾቹ የተብራሩና ሐላልና ሐራሙ ክፉና ደጉ ሽርክና ተውሂዱ ቢድአና ሱናው ጠቃሚ ከጎጁ ጋር በደንብ ተደርጎ የተብራራባቸውን አንቀጾች በውስጡ አካቶ የያዘ በአረብኛ ቋንቋ የሚነበብ መጽሐፍ ነው። ለማን ነው? ሊቀውሚን ያዕለሙን ለሚያውቁ ሰዎች። ሊቀውሚን የፈሙነ ተፋሲለ አያቲ ወደላ ኢለ ኢዕጃዚ አንቀጾቹ የተብራሩ ናቸው አልኳችሁ። ለሚያውቁ ሰዎች አንቀጾቹ እንዴት እንደተብራሩ ግልጽ ናቸው። ስለዚህ ለሚያውቁ ሰዎች የወረደ መጽሐፍ ነው። ይህን መጽሐፍ ሊቀውሚን የፍሃሙነ ተፋሲል አያት ፈኢነሁ ፊ አዕላ ጠበቃት ልበላጋ ወላ የተዘወቁ አስራረሁ ኢላ መን ካነ ዓሊመን። ቁርአን እህቶች በውስጡ እጅግ የረቀቁ ምስጢሮችን አካቶ ይዟል። እነዚህ የቁርአን ምስጢሮችን በቀላሉ ሊረዳ የሚችለው ዓሊም ብቻ ነው። ጃሂሉ ለመድረስ ብዙ ይቸገራል። እንኳን ቁርአን ውስጥ ያሉ ምስጢሮችን ሞባይል ከምን እንደተሰራ ለማወቅ አዋቂ መሆን ያስፈልጋል። ኮምፒውተር ከምን እንደተሰራ፣ እንዴት እንደሚሰራ፣ እንዴት ግልጋሎት እንደሚሰጥ ለማወቅ አዋቂነት ግድ ነው። ስለዚህ ቁርአንንም ለመረዳት ቁርአንንም በትክክል አውቆ በትክክል ሊሰራበት በትክክል ሊኖረው ከተፈለገ ግለሰቡ ዓሊም መሆን ይኖርበታል። ፈአዕሪድ ሊቀውሚ ያዕለሙን በሺረን ወነዲራ ይላል። ናው በሺረን አበሳሪ ሲሆን፣ ወነዲራ አስጠንቃቂም ሲሆን የወረደ መጽሐፍ ነው። በሺረን ሊልሙእሚኒን ማለት ነው። ቁርአንን ለተቀበሉ አማኞች ጀነት እንዳላቸው፣ ከጀሃነም ሰዓት እንደሚተርፉ፣ የአላህን ፍቅር እንደሚያገኙ፣ አላህን እንደሚያዩት፣ ጀነት ዓለም ውስጥ በጣም በርካታ ጸጋ እንደሚጠብቃቸው የሚያበስር መለኮታዊ መጽሐፍ ነው። ወነዚራ አስጠንቃቂም መጽሐፍ ነው። እምቢ ያሉ ሰዎች ወደ ጀሃነም ሰዓት እንደሚገቡ፣ ኩፍር ማስተባበል ወንጀል ወደ ጀሃነም ሰዓት ይጥላቸዋል ብሎ የሚያስጠነቅቅ እና የሚያበስር መጽሐፍ ነው ማለት ነው። ፈአዕሪድ ችላ ብለህ መሐመድ ተዋቸው እስኪ ይቅርታ። ፈአዕረደ አክሰሩሁም አብዛኞቻቸው ችላሉ። ፈሁም ላ ይስማዑን እነሱ እንዳልሰማ ሆነው ቁርአንን ችላ ብለው ትሄዱ ይላል። ፈአዕረደ አክሰሩ ሙሽሪኪን እነዚህ አብዛኛው ጣዖት አምላኪያን ችላ አሉ። አንተ ደቡይ አያትህ ማዕከውንህ ነዘለ ብሎጋትህም ቁርአን በቋንቋቸው ቢወርድም ቢያስተንተንና አንቀጾቹን በደንብ አድርጎ ለመፈተሽ ጊዜ አጡ። እምቢ አሉ፣ ችላ አሉት። ፈሁም ላይስማዑነ ሰማዐ ተፈኩሪ ወተአሙል ቁርአንን ፈሁም ላ ይስማዑን እነሱ እንዳልሰሙ ሆኑ ነው የሚለው። ምን ማለት ነው? ሲሰሙት ለማስተንተን፣ ለመገሰጽ፣ ለመመከር ቁርአንን ለመረዳት የሚል ስሜት ሳይሆን በችልተኝነት ያዳምጡታል። ስለዚህ ፈሁም ላ የስማዑን ነው አልማዕና። አዕረደ አክሰሩ ኡላኢከ ልቀውም ማዕከውኒ ምን አህሊ ልዕልም ወላኪን ለም የንظሩ አነظረ ታም በል አዕረዱ። እርግጥ ነው መካውያን የተወሰኑ ግንዛቤዎች ነበራቸው፣ ስለ ዱንያ ስለ አንዳንድ ነገሮች የተወሰኑ ግንዛቤዎች ነበሯቸው። ግን እነዛ ግንዛቤዎች ግን ቁርአንን አጥንተው አስተንትነው ለመቀበል አልጋበዛቸው። ምንድን ያደረጉት ኢዕራብ ነው፣ ችላ ማለት። ቁርአኑን አንቀበልም ብሎ አቋም መያዝ ነው እንጂ የመረጡት በትክክል ቁርአኑን አገላብጠው ግራ ቀኝ አይተው አማኝ መሆን አልፈለጉም። ምን ነው የሚለው? ወቃሉ እንዲህም አሉ፣ ቁርአንን ከመቀበል ይልቅ ቁርአን ላይ ያሉ አንቀጾችን ከማስተንተንና በደንብ አድርጎ ከማጥናት ይልቅ ወቃሉ እንዲህ አሉ፣ ቁሉቡና ፊ አኪነቲን ልቦቻችን እኮ በእሽግ ውስጥ ነው ያለው፣ ሚማ ተድዑና ከምትጠራን ነገር ኢለይሂ ወደሱ። አንተ ወደሆን ነገር እየጠራህን አይደለም ያ ሙሐመድ፣ አላህን ብቻ ተገዙ፣ ከአላህ ውጭ ለነገር አታመልኩ፣ መጥፎ ነገር ተው፣ በጎ ነገር ስሩ እያልክ ምን እያደረግከን ነው? ወደ አላህ ዲን እየጠራህን ነው። አንተ እኛን ከምትጠራበት ነገር ልቦቻችን ታሽጋለች፣ በእሽጉ ውስጥ ነው ያለችው። እንደፈለክ ጩህ እንጂ ወደ ውስጣችን ሰርጾ የሚገባ ትምህርት ከአንተ በኩል አናገኝም። ምን ስለሆነ? ቁሉቡና ፊ አኪና ልቦቻችን ውስጥ ስላሉ ነው፣ ሽፋን ውስጥ ስላሉ ማለት ነው። ሂነ ዳዓሁም ኢለል ኢማን ቁሉቡና ፊ አግጥየትን ሙተካፊፈ ማለት ተባበረ መሸፈኛ ማለት ነው። ስለዚህ በተነባበረ መሸፈኛ ውስጥ ልቦቻችን ታሽጉባቸዋልና እንደፈለክ አድርገህ ብትጮህ እንደፈለክ አድርገህ ብትጠራን አንተን ልንሰማ የምንችልበት አቅም የለንም አሉ። ወፊ አዛኒና በጆሮቻችንም ላይ እኮ ወቅረን ድንቁርና አለ። አንተ ትናገራለህ፣ ምን ስማበት ምንም አይነት አቅሙ የለንም። ጆሮአችን አንተ ከምትጠራን ነገር ደንቁሯል፣ ላንሰማ ወስነናል አሉ። ወሚን በይኒና በእኛ መካከልና ወበይኒካ በአንተ መካከል እኮ ሒጃቡን ግርዶ አለ። ምን ሓጅዙን የምናዑ አንየስለ ኢለይና ሸይኡን ምማ ተቁል አንተ ከምትናገረው ነገር የተወሰነው ነገር ወደ ልቦቻችን ደርሶ እኛን ለመቀየር እንዳይችል በእኛና በአንተ መካከል ግርዶ አለ። ዝም ብለ መድከሙን ተው። ፈናህን ማዕዙሩነ ፊ ዓደም ኢትባዕክ አንተን ባንከተለ ዑዝር አለን። ስለዚህ እኛም መውቀሱን ተው፣ ዑዝር ስጣን። ምክንያቱም አንተን ለመስማት የሚያስችል አቅሙ የለንም፣ ተጋርዶብናል። ስለዚህ ወቀሳህ አንተው ነው። ሊውጁድ ልማኒዕ ሚን ጅሃቲና ወጅሃቲክ ከእኛም ከአንተም በኩል ከልካይ ነገር ተገኝቷል። አንተ ትጠራናለህ፣ ወደ እምነት ትጠራናለህ። ከጀሃነም ሳንቀበልህ በእኛና በአንተ መካከል የተጋረደ ግርዶ አለ። አንተ የምትለውን ነገር ተቀብለን እንዳንኖር ያስቀመጥነው ግርዶ አለና በዛ ሳቢያ ልንቀበል እንደማንችል እወቅ። ድካምህን ቀንስ ነው ፋዕመል። ባይሆን በቃ አንተ አምነህበት አይደለም፣ በያዝከው መንገድ ላይ ስራ። ይንና አሚሉን እኛም በያዝነው መንገድ ላይ በዛው እንቀጥላለን እንሰራለን አሉ። እነና እኛ አሚሉን ሰራተኞች ነን። እኛም በያዝነው መንገድ ላይ ስራችንን አናቋርጥም እንቀጥላለን። አንተም በያዝከው መንገድ ላይ ስራህን ቀጥል አላቸው። ቁል በላቸው፣ ያ ሙሐመድ እነማ አና እኔማ እኮ በሸሩ ሰው ነኝ በላቸው። ሚትልኩም እንደናንተ አምሳያው ሰው ነኝ በላቸው። ዩሃ ኢለይ ከእናንተ ትንሽ የሚለየኝ ዩሃ መልእክት ይተላለፍልኛል፣ ይለየ ወደኔ መልእክት ይተላለፍልኛል እንጂ እናንተን የምመስል ሰው ነኝ። እበላለሁ፣ እጠጣለሁ፣ አገባለሁ፣ እተኛለሁ፣ እነሳለሁ፣ ደክማለሁ፣ በቃ ሰው ነኝ። እነማ ኢላሁኩም አምላካችሁማ ኢላሁን አምላክ ነው፣ ዋሂድ አንድ አምላክ ነው አምላካችሁ። ልታመልኩት፣ ልትፈሩት፣ ልታጎበድዱለት፣ ልታከብሩት፣ ትእዛዙን ልትፈጽሙለት የሚገባው አንድና ብቸኛ ሀያል አምላክ አለ። እኔ እንደናንተው ሰው ነኝ ብለህ በላቸው። ፈስተቂሙ እሺ የምትሉ ከሆነ ፈስተቂሙ ቀጥ በሉ። ኢለይሂ ወደ እሱ ፊታችሁን አዙሩና ቀጥ በሉ። ወስተግፊሩ እስከ ዛሬም ድረስ ስላመጻችሁት ወስተግፊሩሁ ይቅርታንም ጠይቁት። ላጠፋችሁት ጥፋት ይቅርታ ጠይቃችሁት ወደ እሱ መታችሁ ቀጥ ብትሉ ያዋጣችኋል ብለህ በላቸው። ወይሉን ወየውላቸው ልልሙሽሪኪን በአላህ ላይ ለሚያጋሩ ሰዎች ወለይ ወየውላቸው። አለዚነ እነዛ ናቸው ሙሽሪኮች ላዩቱነ ዘካተ ምስዋትን የማይሰጡ ዘካን በአግባቡ የማያዝ እነዛ አጋሪዎች ወየውላቸው፣ ይጠንቀቁ ማለት ነው። ደማሩ ውሃላ ኩሌል ሙሽሪኪን ለዚነ ላይፍዓሉነ አልኸይር በገንዘባቸው በጎ ነገር መስራት የማይችሉ ሙሽሪኮችን ወየውላቸው። ወላ የተሰደቁነ ወላ ዩንፊቁነ ፊ ጣዓቲላህ ሰደቃ የማይሰጡ አላህን በመታዘዝ ረገድ ገንዘቦቻቸውን ወጪ የማያደርጉ ሰዎች ወየውላቸው፣ ጥፋት ተዘጋጅቶላቸዋል። አላህ አልሙራዱ ዘካተ አንፉስ ወልማዕና ላ ዩጠሂሩነ አንፉሰው ምን ሽርክ ቢተውሒድ ወላ የቁሉነ ላ ኢላሀ ኢላላህ ላ ዩእቱነ ዘካት በአብድላ ብን አባስ ተፍሲር ትንሽ ይርቃል። ነፍሶቻቸውን ከሽርክ እማያጥሩ ብሎ የፈሰረው ላ ዩጠሂሩነ አንፉሰሁም ሚነ ሽርኪ ቢተውሒድ ወላ የቁሉነ ላኢላሀ ኢለላህ ነፍሶቻቸውን ውስጦቻቸውን በተውሂድ አጥበው አንጽተው ሲያበቁ ላኢላሀ ኢለላህ ማለት አልቻሉም። በዚህም ሳቢያ ላኢላሀ ኢለላህ ማለት ባለመቻላቸው ወይል የተባለ ጀሀነም ሸለቆ ተዘጋጅቶላቸው ወይም ጥፋትና ቅጣቻው አለም ሁም እነሱ ካፊሩን ካዲያኖች ናቸው። የመጨረሻ ዓለም አለ ብለው አያምኑ። ቢያምኑ እንኳን ያመነ ሰው ማድረግ ያለበትን ሲያደርጉ አይስተዋሉም ይላል። ስለዚህ እህቶች፣ የመጨረሻ ቀን በትክክል ያመኑ ሰዎች ሕይወታቸው ተቀይሮ ለበጎ ነገር ታች ላይ ሲሉ አላህ ላዘዛቸው ነገር ሲሮጡ ሲሯሯጡ ሁሉ ይስተዋላሉ። ስለዚህ የመጨረሻን ቀን ማመን ዋጋው ከባድ ነው። አለማመን ደግሞ ከፍተኛ ኪሳራ እንድንቀበል ያደርገናል። እነለዚነ አመኑ፣ እነዛ ያመኑ ሰዎች ወአሚሉ ሷሊሓት፣ አምነው በጎ ስራ የሰሩ ሰዎች ለሁም ለነሱ አጅሩን ምንዳላቸው ገይሩ መምኑን፣ የጀነት ዓለም ውስጥ የማይቋረጥ ምንዳ ይጠብቃቸዋል ይላል አላሁ ጀለ ወዓላ። ገይሩ መምኑን፣ መምኑን ማለት የሚቋረጥ ነው። ገይር ስንጨምር አፍራሽ ነው እና የማይቋረጥ ምንዳ የጀነት ዓለም ውስጥ ይጠብቃቸዋል፣ አምነው በጎ ስራ ላይ የተሰማሩ ሰዎች። ቁል በላችሁ እስኪ ያ መሐመድ አኢነኩም፣ እናንተ ለተክፍሩ ትክዳላችሁ ትክዱታላችሁ ወይ? ወተጃሉነ ለሁ፣ ለሱ ታደርጋላችሁ አንዳደን፣ ቢጤንና አቻን ታደርጉለታላችሁ ወይ? አራት አድርጉ። ዛሊከ ረቡ ልዓለሚን፣ ይህ እኮ የዓለማቱ ሁሉ ጌታ ነው፣ ምድርን በሁለት ቀን የፈጠረው ቢጤ የሌለው አምላክ። ይህንን አምላክ ክዳችሁ ወዴት ነው የምትሄዱት? ታረሙ። ይህ አምላክ ብሎ ማለት ረቡል ዓለሚን ነው፣ የዓለማቱ ሀያል ጌታ ማለት እሱ ነው ይላቸዋል። አይበቃም? ስለዚህ ወገኖች አላሁ ጀለ ወዓላን መካድ፣ አላሁ ጀለ ወዓላን መካድ ወላሂ ራስን ለጀሀነም እሳት ማዘጋጀት ማለት ነው። ስለዚህ አላህን በጌትነት ተቀብለን መጥፎ ተግባር ላይ በተረባረበን ቁጥር ሁሉ አላሁ ጀለ ወዓላ የሚከፍለንም ወረታ እዛውን ያህል የከበድና የሰፋ ይሆናል። ስለዚህ አላህ ይቀጥል። ኡስታዝ ነቤት ፈጠንክ እኮ ፈጠንክ። ስምንትና ዘጠኝ እንደገና ኡስታዝ። አቤት። ስምንትና ዘጠኝ እንደገና ፈጠንክ። ይበቃል እያሉ ነው። እሺ ይበቃል። ያመኑ እነዛ ያመኑት ወአሚሉ ሷሊሓት በጎን የሰሩት ሰዎች ለሁም ለነሱ አጅሩን ምንዳላቸው ገይሩ መምኑን የማይቋረጥ ምንዳላቸው ጀነት ውስጥ ገብተው ዘለዓለማዊ የሆነ ሽልማት፣ ዘለዓለማዊ የሆነ ምንዳ፣ ዘለዓለማዊ የሆነ ደስ የሚል ነገር ይጠብቃቸዋል ይላል። ቁል በላቸው እስኪ ያ ሙሐመድ አኢነኩም ለተክፍሩን፣ አኢነኩም እናንተ ለተክፍሩን ትክዳላችሁ እንዲህ ቢለዚ በዚያ አምላክ ኸለቀል አርዷ ምድርን በፈጠረው አምላክ ፊ የውመይን በሁለት ቀን ውስጥ ምድርን ፈጥሮ በገነባው አምላክ ትክዳላችሁ ወይ? አትካዱ፣ ትክክል አይደላችሁ ነው። ወተጃሉነ ታደርጋላችሁ ለሁ ለሱ አንዳደን ቢጤን ታደርጉለታላችሁ ወይ? አራት አድርጉ። በብቸኝነት ምድርን የገነባ ሰማይን የገነባ እናንተን የፈጠረ ነው። ስለዚህ ለሱ ቢጤ ማድረጉን ትታችሁ በብቸኝነት ተገዙት። ዛሊከ ረቡል ዓለሚን፣ ይህ አምላክ ብሎ ማለት የዓለማት ሁሉ ጌታ ነው። የምድር ብቻ ሳይሆን ዓለማትን ሁሉ ያስገኝና የፈጠረ እሱ ነውና ኸይር። ደስ ይላል። በጣም እንቅልፍ ይዞኝ በትግል ነው ያስቀረዋቸው፣ በጦርነት ማለት ነው። ስለዚህ አልሐምዱሊላህ እዚህን ያህል ከጨረስን ቃና ባለን ጊዜ ደግሞ ኢንሻአላህ በስፋት እንቀጥላለን። ኦኬ። ሊቀውሚ ያዕለም ማለት ከበፊት ምን ብለን ነበር መሰለ? ኪታቡን፣ ይህ መጽሐፍ ነው አለ። ምን አይነት መጽሐፍ ስትል፣ ፉሲለት አያቱሁ፣ አንቀጾቹ በደንብ የተብራሩ መጽሐፍ ነው። ቁርአንን አረብየን፣ በአረብኛ ቋንቋ የሚነበብ አንቀጾቹ የተብራሩ መጽሐፍ ነው አለ። ለማን ነው አንቀጾቹ የተብራሩ ሆኖ የሚታዩት ሲባል፣ ሊቀውሚን ያዕለሙን፣ ኢዕጃዘል ቁርአን ነው ብለናል አይደል? ቁርአን አሸናፊነቱን የሰው ልጆችን የማሳን አቅሙን አንቀጾቹ እጅግ የተብራሩና የረቀቁ መሆናቸውን መረዳት የሚችለው አዋቂዎች ብቻ ናቸው። ሊቆሚን ያዕለሙን ለሚያውቁ ሰዎች ቁርአን በደንብ ተብራርቶ ዱንያንም አኸራንም የሚመለስ አቅም ያለው መጽሐፍ ሆኖ ነው የወረደው ያለኝ ነው። ግልጽ ነኝ? ሰው ነው ከእናንተ የሚለየኝ ራእይ ይመጣኛል፣ ራእዩን ተመርኩዤ ሄዳለሁ። ምናልባት ከወንጀል በተሻለ አቅም ርቃለሁ። ወንጀል ሰው ይሰራልና እኔም እሰራለሁ ማለትን አያስይዝም ነው። ሀሳቡን ተቀብያለሁ። ጥሩ ሀሳብ ነው። ሹክረን። ሌላ ሁለት እጅ ይታየኛል። ያ አካል አንቀበልም ያለው የነብዩ ንግግር ይታወቃል ወይ? ኡስታዝዬ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል እንደዚህ ብለዋል ተብሎ በሚገለጽ ሰዓት በሚነገር ሰዓት ይህ ቁርአን አይደለም ሀዲስ ነው። ኦልሬዲ ሀዲሱን መቀበል ተቀብለዋል፣ ግን ነቢዩ መሐመድ ናቸው የተናገሩት አላህ ሱብሓነሁ ወተዓላ ሲሆን ነው እንጂ ነገሩ ከበዳል ተምንዘው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኤቭሪቲንግ ከተከተለ ማለት አክራሪነት ነው። ሀዲሱ እሳቸው እንደተናገሩ ተቀብለዋል፣ ግን ሁሉንም መቀበል የለብንም ነው። አቡ ሀይደር ማን ናቸው እያለች ነው ከስር ይታይሻል። ሱለይካ፣ ይህን ያሉት እነማን ናቸው? ማይክ ፍሪ ብላ ወረደች። ሹክርን ዙለይካ። እሺ፣ ሁለት ቁጥርና ሶስት ቁጥርን እንየውና ወደዚህ ሀሳብ አባ ሂድር እንኳን አለ አብረን እናያለን። ሁለት ቁጥር ተንዚሉን የወረደ ነው፣ ቀጥታ ትርጉሙ የወረደ ነው ይላል። ምኑ እና ቁርአን ተንዚሉን፣ ይህ እጃችሁ ለሚገኘው መጽሐፍ የወረደ ነው አለን። ከየት? ከሆነ አምላክ ዘንድ። አራሂም፣ በጣም ሩህሩህ ከሆነው አምላክ ዘንድ የወረደ መጽሐፍ ነው፣ የወረደ ቁርአን ነው አለን። ከዛስ? ኪታቡን፣ ይኸው የወረደው መጽሐፍ ኪታቡን፣ ኪታብ ውስጡ ያሉ አንቀጾቹ የተብራሩ ናቸው። አያቱ ቁርአንን ተነባቢ ነው። አረብየን በአረብኛ ቋንቋ ተነባቢ ነው። ሊቀውሚን ያዕለሙን ለሚያውቁ ሰዎች አንቀጾቹ በደንብ የተብራሩ በደንብ ተደርገው ሐራምና ሐላሉ ሽርክና ተውሂዱ ቢዳእና ሱናው ጠቃሚና ጎጂው መስልሐና መፍሰዳው ቁርአን ውስጥ አንቀጾቹ በደንብ ተባርተው ተቀምጠዋል። ተብራ ለዚህ ለሚያውቁ ሰዎች ቁርአን ውስጥ ያሉ አንቀጾች በግልጽ ተብራርተው ቁጭ ብለዋል። ግራ ብላችሁ እዩዋቸው ነው የሚለው። ሌላ አያት ጥያቄ ካልሆነ አንድ ያነሳችሁ ነገር አንድ የቁርአን አንቀጽ አለ። ምን ይላል? ዩሪዱነ እንደዚሁም ቁርአንን ያልተቀበሉ አካሎችን አላህ ምን ይላል? በአላህና በረሱል መካከል መገነጣጠልን መለያየትን የሚፈልጉ አካሎች አሉ ይላል። ይህን ቃል ሙሉ ለሙሉ መተግበር አክራሪነት ነው። አልገባኝም። አክራሪነት ነው በራሱ ቁርአን እንደው በግልጽ ቋንቋ ምን ይል መሰላችሁ? ፈሊያሕዘር ለዚነ ዩኻሊፉነ አን አምርሂ፣ ከነቢዩ ሙሐመድ ትእዛዝ ጋር የሚቃረኑ ሰዎች ይጠንቀቁ አለ። ቁርአን ነው። ፈሊያሕዘር ይጠንቀቅ፣ ፈሊያሕዘር ይጠንቀቁ። እነማን? አለዚነ ዩኻሊፉነ አን አምርሂ፣ ከሙሐመድ ትእዛዝ ጋር የሚቃረኑ ወገኖች ይጠንቀቁ። አንቱሲበሁም ፊትና፣ ፊትና ታገኛቸዋለች። ፊትና ሽርክ ነው ተብሏል። ፊትና በላል ዘይግ ነው ተብሏል። ጥመት ያገኛቸዋልና ይጠንቀቁ። ሙሳ ሰለም ወማ የንጥቁ አኒል ሀዋ ነው፣ የሚናገሩት ከልቦለዳቸው አይደለም። በተለይ ያ ሰላም አንቺ እንዴት ከባድ ነው። ደግሞ እኔ ዓሊም ይሏል ብዬ አላስብም። ረሱል የተናገሩትን ቃል ሁሉ መተግበር አክራሪነት ነው። በጣም ማዓጅብ ምናልባት ጀኛ ጀማዓ ነው ስትይሰማው መሰለኝና በፍጹም ይታሰብ አይደለም። ነብዩ የተናገሩትን መስራት እኮ ለህይወት ኪኒን ነው። እንኳን እኛ ጀማዓ ውስጥ ያለ ሙስሊም አይደለም። ወላሂ الذي لا اله غيره ከነብዩ አንደበት የወጣውን ቃል ትልልቅ ምሁራን በክብር ነው ቀደው አምላክ የለም ብለው ነብዩ ሳይሰልሙ ውጭ ቁጭ ብለው የነብዩ ንግግር አክብረው ወደው ቦታ ሰጠው ነው የሚያዳምጡት። የኛ ጀማዓ ሆኖ የነብዩ ሳይሰልም ንግግርን ከቁርአን ገንጥሎ ለማየት ቁርአንኩም እንድን ያለው ሊትበይነ ሊናስ ያላችሁ ይሄን ቁርአን ያወረድንልህ ባንተ አንደበት ቁርአኑን አብራርተ እንድትነግራቸው ስለፈለኩ ነው ያለው። ስለዚህ በጣም ዴንጀር ነገር ይታየኛል። ቁርአን ወማ አታኩም الرسول فخذوه وما نهاكم عنه فانتهوا ይላል። ነቢ መሐመድ ዘውላችሁ መጥቶት ነገር ሁሉ ያዙ፣ የከለከሏችሁ ነገር ሁሉ ደግሞ ተከልከሉ ይላል። ምን ማለት ነው? ረሱል የተናገሩትን ቃል ሁሉ መቀበል አክራሪነት ነው። እኔ ከባድ ይመስለኛል። ምላቹ አንዳንድ ጊዜ አንድ ቃል አለ ቁርአን ላይ የሚያስተነቅል ቃል ወላ ተሲፉ ወላ ተቁሉ ሊማ ተሲፉ አልሲነቲኩም ልከዚበ ሀዛ ሐላል ወሀዛ ሐራም። ሌላ ቦታ ላይ ደግሞ ቁርአን ይላል ወላ ተቅፉ ማ ለይሰ ለከ ቢሂ ዒልም፣ እማታቀው ነገር ላይ ገብተህ አትዘባርቅ፣ እማታቀው አታውቅ። ወላ ተቁል ይላል አትናገር። ሊማ ተሲፉ አልሲነቲኩም ምላሶቻችሁ የምትገልጸውን ነገር ስብራችሁ አትተንፍሱት። ምን ማለታችሁ ነው እያለ ቁርአን በጣም ነው የሚወቅሰው። ይኸው ታችም አቡ ሀይደር የጻፈው መን ዩጢዕ ረሱል ፈቀድ አጣ አላህ። ነቢ ሙሐመድን ሰለላሁ አለይሂ ወሰለም የታዘዘ ሰው አላህን እንደታዘዘ ነው የሚቆጠረው። ወመን ተወላ فما ارسلناك عليهم حفيظا انت ستتعزو ان بيبلو فيتون يازور غلسب قال يهن غلسب لمن ايا من مبله انتطبق تراكم مبلاچو. ስለዚህ እህት ዙለይካ አላውቅም በደንብ ተብራራ ነው ጥያቄው መልሽልሻለሁ አላውቅም እንጂ በጣም ከባድ ፖይንት ታየኛል። አንድ ጊዜ አብዱላህ ኢብኑ አባስ ምን አለ መሰለሽ ኢማሙ አህመድ እንዲህ ሚሉት ቃል አለ عجب للقوم ይላሉ ለህዝቡ ህዝቦች በጣም ይገርሙኛል አሉ። ምን عرفوا الاسناد وصحته ከነብዩ ሰለላሁ ዐለይሂ ወሰለም የመጣው ንግግር ሰነዱን አውቀው ሐዲሱ ትክክለኛ መሆኑን አረጋግጠው የነብዩን ቃል ትተው የግለሰቦችን ራእይ የሚያሳዱ ሰዎች በጣም ይደንቁኛል ይላሉ። ወንድም እህቶች የነብዩ ሰለላሁ ዐለይሂ ወሰለም ንግግር መግፋት እጅግ ዴንጀር ነው። አብዱላህ ኢብኑ አባስ አንድ ጊዜ ሰሃቦች ሰብስብ ብለው ሲያወሩ እሱ ይላቸዋል ቃለ ረሱልላህ ሰለላሁ ዐለይሂ ወሰለም ከዛ ወከዛ ይላቸዋል። እነሱ ቃለ አቡበክር ወዑመር ይሉታል። ዑመርም እኮ እንዲህ ብሏል አቡበክርም እንዲህ ይሉታል። ወደ አብዱላህ ኢብኑ አባስ ምን አለ ቆጣ ብሎ والله اني اخشى ان تنزل عليكم حجاره من السماء ከሰማይ ተጠር ይዘንብባችኋል ይወርድባችኋል ብዬ ፈራሁ። እኔ አቁሉ ለኩም ቃለ ረሱሉላህ ወተቁሉነ ዑመሩ ወአቡበክር አቡበክር ዑመር እንዲህ አሉ ትሉኛላችሁ ምን ማለታችሁ ነው ብለው አብዱላህ ኢብኑ አባስ ቦታውን ለቀው ሄደዋል። አንድ ጊዜ የሚገርማችሁ አብዱላህ ኢብኑ ዑመር ቢላል የሚባል ልጅ ነበሩ ይባላል። አንድ ጊዜ ምን አለ አብዱላህ ኢብኑ ዑመር የአላህ መላእክተኛ ሴቶችን እሺ ቆይ መጣለች አንቀዝ ዘዛክላህ ኸይራ ባይደር ያአላህ መላእክተኛ ሴቶችን መስጊድ እንስገድ ብለው ሲሉ አትከልክሏቸው ብለዋል ስለዚህ ሴት ልጅ መስጊድ መስገድ ትችላለች አለ። ማን ነው ይል አብዱላህ ኢብኑ ዑመር የዑመር ኢብኑ ኸጣብ ልጅ ማለት ነው። የሱ ልጅ ቢላል ምን አለ والله لنمنعنهم አለ والله እንከለክላቸዋለን ሴቶች መስጊድ ሄደው ፍትና ከመቀሰቀሱ እንከለክላቸዋለን አለ። አብዱላህ ኢብኑ ዑመር በጣም ተቆጥቶ ማንንም ሰው ሰድቦት ማቀን ስድብ ለልጁ ሙልጭ አርጎ ተናዶ ሰደበው። እኔ የአላህ መላእክተኛ እንዲህ ብለዋል ብዬ የሳቸውን ቃል ተቃርነ እንከለክላለን ትላለህ ብለው ልጁን ሁላ ቀረሽ ስድብን የሰደበው። ስለዚህ ወገኖቼ የረሱል ቃል ነው ደግሞ በጣም ይቅርታ ቃሉን ስጠቀሙ ዙለይካ የነብዩን ቃል ሁሉ መፈጸም አክራሪነት ነው። እኔ ጥሬ ጃሂል የተናገረው ይመስላል፣ ጥሬ ያልበሰለ ማለት ነው። ማንም ስላላለው ማለት ነው። ክርስቲያንም አይለውም፣ አይሁድም አይለውም፣ እኔ እንጃ ኪታብ ቅራም አይለውም። የነብዩን ቃል እኮ ምን መሰለ ቢሉት ረሱል መፋቂያ ፈቁ ይላሉ። ወላሂ ባትፍቅ ጥርስ ይሸታል። የረሱሉን ቃል መቀበል አክራሪነት ከሆነ በቃ አትፋቅም። ኮልጌት ፋቀ ኮልጌት ይሄ ማለት አላቅም። የሆነ ምናልባት ልጆች ተናግረውት ከሆነ ዙለይካ አላቅም። ትልቅ ሰው ግን ከሆነ በጣም አሳፋሪ። ዲን ከሚማር እስልምናን ትንሽ እንኳን ቁጭ ብሎ ከሰማ ሰው ፍጹም አልጠብቀው ቃል ነው። አቡ ሀይደር ላይ አካባቢ ምንድን ነበር? አንዲት ቁርአን አንቀጽ ለጥፎ ነበር። ምን ትላለች? ፈላ ወረቢከ ላ ዩእሚኑን ይላል። በጌታ ምዬ ነግርሃለሁ ይላቸዋል ረሱልን ሱረቱ ኒሳ 63 65 ቁጥር ላይ አማኝ መሆን አይችሉም። ሐታ ይሐኪሙ ከፊማ ሸጀረ በይነሁም በሰዎች መካከል ችግር አለመግባባት ሲፈጠር አንተን ጠርተው ያንተን ቃል ለመስማት ዳኛ ካላደረጉ ሙእሚኖች አይደሉም ይላል። ያ ሰላም የነቢዩን ቃል መቀበል አክራሪነት ነው። ከሙስሊም ከወጣ ሶሪ እኔ ተፍሲር ማስተማሪንም ልተው ነው ተናድጄ። አንቺ በጣም ደክሞኝ እንቅልፍ ይዞኝ ወላሂ ግራ እየተጋባው ነበር እና አሁን ዘግቼው ልተኛ ስል ነው እንዲህ የሚያስደነግጥ ቃል እህታችን የጠየቅሽው። ምን ይባላል ነብሳ ስልም የተናገ አንቺ ሰሃቦቹ እኮ ነቢዩ የተናገሩትን እኮ አይደለም አብዱላህ ብን ዑመር አሁን ይሄ ይህን ቃል ተናግሯል የምትይኝ ግለሰብ ከሰሃቦቹ በምንም መልኩ አይገናኝም። አብዱላህ ብን ዑመር የተናገሩትን አይደለም። ከሆነ ቦታ ሲያልፉ የአንድ ዛፍ ቅርንጫፍ ዝቅ ብሎ ጎንበስ ብሎ ካለፉ እስከ መጨረሻው ጎንበስ ብሎ ነው የሚያልፈው። አብዱላህ ብን ዑመር ረሱል እንኳን የተናገሩትን አይደለም፣ እያንዳንዱ የሰሩትን ነገር መስራት የሚወድ ሰሃባ ነበር። በነብዩ ህይወት ላይ ጎጂ ምንም ነገር የለም። እንኳን ነብዩ ህይወት እኮ አይደለም ከኔ ጋር ጠዋት ማታ የሚገናኙ ሰዎች ከአቡ ሀይደር ጋር ጠዋት ማታ ከዙለይካ ጋር ጠዋት ማታ የሚገናኙ ሰዎች እኔ እንጃ ዙለይካን ቢከተሏት እኔን ቢከተሉ ክፉ ነገር አይነካቸውም። ትንሽ አላህ የሚፈራ ሰው ጋር ጓደኛ የሆነ ሰው አይጠጣ። ከአንደበታችን የሚወጣው ቃል ራሱ ጥሩ ነው፣ አላህን ማያስከፋ ሰው ማያስከፋ። እና ምን ልላችሁ ፈልጌ ነው ረሱል የተናገሩትን አይደለም። ሲቀመጡ ሰዎች ይቀመጣሉ። የሚገርም ነው፣ የሚገርም ነው። ሙስሊም ተናግሮት ከሆነ አም ሶሪ። ምናልባት አንድ ቁርአኒክ ሶሳይቲ የሚባል ቁርአን አልቁርአን ወከፋ የሚል ትምህርት አላቸው። ቁርአን ብቻ በቂያችን ነው ለኢስላም የመረጃ ምንጭነት ብሎ የሚያምኑ ሰዎች አሉ። ከእነሱ ጋር ረጅም ጊዜ ለማውራት ሞክሬያለሁ። ድብልቅልቁ የወጣ መልስ ያጣሁላቸው ብዙ ነገሮች ውስጥ አሉ። እንደው አዲስ አበባ ውስጥ አስተማሪያቸው ከሚባል አካል ጋር ቁጭ ብዬ አውርቻለሁ እና ምናልባት የዛ አስተሳሰብ አራማጅ ግለሰብ ከሆነ አንድ ነገር ነው። ስህተትም ቢሆን ከባድ ስህተትም ቢሆን አንዳንድ ጊዜ ሰው ለሆነ ለግሩፑ ለገባበት አስተሳሰብ ተገዥ ሲሆን እንደዚህ አይነት ውርድ ያሉ ወጣ ያሉ ነገሮች ይናገር ይሆናል እና በጣም ከባድ ነው። በግሌ እስቲ አቡ ሀይደር እጁን ያውጣና ትንሽ ተንፍስበት እፍ በልበት በዚህ ራእይ ላይ በጣም ከባድ ነው። ዙለይካ እንደው የምትጨምሪው ነገር አለ እንዴ? እንደው እዚህ ፖይንት ላይ እንቅልፌንም አጠፋሽው ድካሜንም ብድግ አደረግሽው። ምስኪን ለምኑ ነው ምስኪን? ይሆፕ ምስኪን ኡስታዝ አቡ ፈርሃን አብሽር። አቡ ሀይደር እስቲ በዚህ ጉዳይ ላይ ትንሽ በለን ከቻልክ። ሽልክ ላለው አላሁ አለም ብሙራዲህ ትክክለኛውን ትርጉሙን አላህ ነው የሚያውቀው። ሆኖም አንደኛ ያው ኡስታዝ እንደነገረን ቁርአን ለሙሽሪኮችን ተሐዲ ሲደረግ እነሱ ይሄን ነገር ማምጣታቸውም ሲላቸው ለነሱ እነሱ ይሄን ነገር ማምጣት እንዳቃታቸው ነው። ተንዚሉን የወረደ ነው ይሄ ቁርአን ሚን አርራህማኒ በጣም አዛኝ ከሆነው ለባሪያዎቹ ለፍጡራኑ በዚህ ዓለም ላይ በጣም አዛኝ ከሆነው ከረህማን ዘንድ የተወረደ ነው። አፎን ያጀማ ቆኛ እንደ ድምፅ ሻል የተወረደ ነው ምን ረህማኒ ለባሪያዎቹ ለፍጡራኑ በዚች ዓለም ላይ ለነሱ በጣም እጅግ ከሆነው አዛኝ ከሆነው ከአላህ ዘንድ የተወረደ ነው። አረሂም ባሪያዎቹን ደግሞ በአኼራ ለነሱ በጣም አዛኝ ከሆነው አላህ የተወረደ ነው። ኪታቡን ይህ መጽሐፍ ነው። ፉስለት የተብራራ ግልጽ የሆነ አያቱሁ አንቀጾቹ ቁርአንን የሚነበብ የሆነ አረብየን በአረብኛ ቋንቋ ሊቀውሚን ለህዝቦች ያዕለሙን የሚያውቁ ለሆኑ ህዝቦች ቁርአንን ይሄን የተብራራውን ኢልም በደንብ አርገው ኢልምን ቁርአንን በደንብ አርገው ለሚያውቁ ሰዎች ይህ አያቱ የተብራራ ነው። አይሰማም እንደ አያት يا جماعة على السمام اللي حياة والتشقيبة يه قرآن يتبرر الله تشونه وانا قلتو بشيرا عبسار يهونا بقويسرا عجر اندالو ميا بسر يهونا قرآن نو ونذيرا استنقاقم نو ወንጀል የሰራን ደግሞ ቅጣት እንዳለው አስጠንቃቂ ነው። فأعرض شلا على أكثرهم ብዙዎቻችሁ فهم እነሱ لا يسمعون እንደማይሰሙ شلا አሉ ይሰማሉ ግን ይሄ ሰምቶ የመቀበልን ነገር ችላን አሉ። የመቀበል መስማትን فهم لا يسمعون يمقبل مسمات ايسمو وقالوا قالوا دمو چلا بلا سيابقو منالو قلوبنا تنش دكمون كونو قلوبنا لبوچاچن في اكنتين بطلا وستنچالو በጥላ ውስጥ ነች ሚማ ተድዑና ከምጠራን ነገር በጥራ ውስጥ ነች ተሸሽጋለች። ኢለይህ ወደ ምጠራን ነገር ልባችን የተሸሸገች ነው። ወፊ አዛኒና በጆራችን ደግሞ ወቁሩን ድንቁርና አለብን። ወሚን በይንና በመሀከላችን ወበይንከ በአንተ መሀከል ሒጃቡን ግርዶሽ አለ። ፈአመል አንተም በታዘዝከበት በዲንህ ስራ። እኛ አሚሉን እኛም በጥመታችን እንቀጥላለን ብለው አሉ። ቁል ያ ሙሐመድ ሰለላሁ ዐለይሂ ወሰለም በላቸው። ኢነማ አና እኔ እኮ በሸሩን ሰው ነኝ። ሚስልኩም ልክ እንደናንተው። ዩሃ ኢለየ ግን ምን ልለየው ለኔ ወህ ራይ ይመጣልኛል ከአላህ ዘንድ አንማ ኢላሁኩም ዩሃ ኢለየ አላህ በኔ ላይ ራእይን ያወርድኛል እንጂ አንማ ኢላሁኩም የናንተ ኢላሁኩ ኢላሁን ዋሂድ አንድ አንድ አላህ ብቻ ነው አንድ የናንተ አማልክቱኩ አንማ ኢላሁኩም አምላካችሁኩ ኢላሁን ዋሂድ አንድ አምላክ ነው ለመገዛት ለመታዘዝ የሚገባው አንድ አምላክ ነው ፈስተቂሙ ቀጥ በሉ ኢለይሂ ወደሱ በትክክለኛው መንገድ መንገዱን ግቡ ወደሱ የሚያደርሰው መንገድ ግቡ ወስተግፊሩ ምህረትን ጠይቁ ወስትግፋርም አርጉ ምህረትንም ጠይቁ ወወይሉን ወወይሉ ወወይሉን ለሙሽሪኪን ለክ አይሰማም እንዴ አማላኒ የጮኩ እንደዚህ አይሰማም ያ ጀማ ወይል የሚባል ዋዲ ሸለቆ የእንትን የወንዝ ሸለቆ ወይም ጥፋት ጸደቀላቸው ለማን ለሙሽሪኪን ለአጋሪዎች الذين اننا اننا مشركوج لا يؤتون الزكاه زكاه ايسطوم حسابو زي جا استاذ قدم يالو نغر تمتاتو بينو لذا نو زغيت تاركوت عفوا الذين اننا ناتشو لا يؤتون الزكاه زكان ما يوطو ناتشو ጥፋት የጸደቀላቸው وهم እነሱ በአኺራቲ በአኺራው መጨረሻው ዓለም ካፊሩን ካዲዎች ናቸው እነኛ ደግሞ አመኑ ያመኑት وعملوا الصالحات አመኑ ሲያበቁ በጎን ስራ ያሰሩት لهم ለነሱ ደግሞ አጅሩን ምንዳ አለላቸው غير ممنون የማይቋርጥ የሆነ የማይቋርጥ የሆነ ምንዳ ራህመት በመጨረሻይቱ ዓለም አለላቸው غير ممنون قل انكم انتم كو لتكفرون ትክዳላችሁን ትክዳላችሁን ቢለዚ በዛ خلق الارض ምድርን በፈጠረው ጌታ ትክዳላችሁ እንዴ في يومين በሁለት ቀን ምድርን በፈጠረው ጌታ ትክዳላችሁን وتجعلون له لسوم ታረጋላችሁ አንዳዘን ቢጤ ታረጋላችሁ እንዴ በላቸው ذلك يا الله كون يهلح نو رب العالمين مدرن بتشا سايون علاماتن يفطر عالمن يفطر جيتاه نو لسونا عباده مگباو بسوره تغادو بسو امنو لسو تاغزو لسوم تاغزو بلاونين نو አዳሪ ሌላ ሰው ነው